وقلنا بيتو بعضكم لبعض عدو ان انت انغري ما استنكاكون تساچو يطلاتاچون كنتو سبكا تقبلاچو طفات تفصماچو ከፊላችሁ ለከፊሉ ጥላት ሆኖ ከዚህ ከጀነቱና ወደ ምድር ወረዱ የሚል ትእዛዝ አስተላለፈላቸው ለአዳምና ለሐዋ ይላል። እና እሱ መጀመሪያ እንዲወርድ ታዟል ኢብሊስ ቀደም ብሎ። አሁን ደግሞ እናንተም ተመሳሳይ ወንጀል ተፈጸማችሁና የሱ ተባባሪ ከሆናችሁ እሱንም ያባረርኩት ወንጀል ስለሰራ ነውና ወንጀለኛ ጀነት ውስጥ መከተል ስለሌለበት ከፊላችሁ ለከፊሉ ተቃራኒና ጥላት ሆኖ ወረዱና ያው ትግላችሁን ምድር ላይ አጧጡ አላቸው ማለት ነው። ناكفلو لكفلو مالت سو لشيطان شيطان لسو طلعت هنو مورد عدلبت مالتونو انجي سو اسبرسو لمالت عدلم آدم النحوة طلعت هنو اندورتو مالت اندعي مسل مالتو انا انجري بزي مسارت كجنة عالم تفناكلو اباتاتشن آدم الناتاتشن حوة اندقنا وده طلعتاتشو عقر وده مدر متو مالتونو ولكم في الارض مستقر ومتاع الى حين ان لنا انت بمدر عالم يتوسن من وريا ان مسفريا ينوراچوال اسك توسن غزي دغمو متتقاقميام ازا اكنيلاچو يوانال ياو لغزيو لبس غرس يميون نغر مساتاچوالو ازاو تعبنا لفات هاجر وردو بمالت حسنابتاچو مالتنو ان انغري الله سبحانه وتعالى اطببو رقيق نونا مجمرياونم ادمن سيفطر اني جايرون في الارض خليفانا يالو مدر لاي የኔን አደራ የሚቀበልና የሚያራምድ የኔ ታማኝ የሆነ ፍጡር አስገኛለሁ ነው ያለው። መጀመሪያም የፈጠራቸው ለምድር መሆኑ ታውቋል። ግን ለተወሰነ ጊዜ ጀነት ገብተው በሰይጣን ተንኮል ሳቢያ ተፈናቅለው እንዲመጡ አደረገ። በሱ በኩል አዲስ ነገር የለም። ወትሮውንም ለምድር ነው የፈጠራቸው። ምድር የሚመለሱበትን ሁኔታ አመቻቸ ማለት ነው። እሳቸው ግን ጀነት ገብተው ሲያበቃ በጥፋታቸው እንደገና ወደ ምድር ሲባረሩ ያው በጥፋታቸው እንዲጸጸቱ ለማድረግ ነው። ይሄን ያደረገበት እንግዲህ ምክንያት አለ ማለት ነው። አንደኛ መጀመሪያውንም አላህ Subhanahu Wa Ta'ala ምድር ላይ እንዲኖሩ አስቦ ፈጥሯቸው ሲያበቃ ጀነት ለተወሰነ ጊዜ እንዲገቡ ያደረገበት የሰው ልጆች እዚች ምድር ላይ የተወሰነ ጊዜ ነው የሚኖሩ። ከዛ በኋላ ግን ዘላለማዊ ዓለም ሌላ የተዚህ የተሻለ ዓለም ያለ መሆኑን ባይናቸው እንዲያውና በአካላቸው እንዲኖሩት እንዲያምኑበት ለማሳየት ነው ማለት ነው። እዛ ይወሰዳቸው እና ዝም ብሎ በወሬ ብቻ ቢነገር አንድ ቀን አንድ ሰው አይቶት የማያቅ በሰማይ ዓለም ጀነት የሚባል አለ የሚባል ነገር ቢነገር ለሰው ልጆች ብዙ ጊዜ አዳጋች ይሆናል ማለት ነው። በታሪካቸው ግን የመጀመሪያው ሰው አይቶታል ያንን ሀገር ከተባለ ለማመን ቀና መንገድ ይከፍታልና ለዛ ሲባል ነው። በሌላ በኩል ደግሞ በወሬ የሚነገርና የታየ ነገር እኩል አይደለም። በጀነት የሰው ልጆች ጉጉት እንዲኖራቸው ያ አይተነዋል ብለው ለወደፊት እንዲያስቡበትና ተግተው እንዲሰሩ ለማድረግ አስቦ ነው ወደዛ ይወሰዳቸው ማለት ነው። በሌላ መልኩ ደግሞ ጥፋት የሰው ልጆች ቢያጠፉ ተሳስተው አንድ ጊዜ ስላጠፉ አላህ Subhanahu Wa Ta'ala በአንድ ጊዜ አይጣላቸው በጥፋታቸው እንደ ኢብሊስ እስከ ዘለቄታው እስካልቀጠሉ ድረስ ጥፋታቸውን አውቀው ከተመለሱና ከተጸጸቱ የሚምራቸው መሆኑንም ደግሞ በታሪካቸው ለማሳየት ፈልጎ ነው። ቁል ያ ኢባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው የሰው ልጅ ምንም ቢያጠፋ ምንም የጌታውን ትእዛዝ ቢያጓድል ጥፋቱን አውቆ እስከተመለሰ ድረስ አባቱን በተውባ ተመልሷልና እሱም በዛው መንገድ መጠቀም ይችላል ማለትን ለማሳየት ነው ተብሏል ማለት ነው። እና እንግዲህ ከፊላችሁ ለከፊሉ ተቃራኒና ጥላቱ ናችሁ ወደ ምድር ወረዱ በማለት የሸይጣን ጋራ ወደ ምድር ዓለም ላካቸው ከጀነት አውጥቶ ማለት ነው። እና እሱም ያው እየተከታተለ የሚችለውን ሁሉ ጥቃት እየሰነዘረ ቀጠለ። እነሱም ደግሞ በሚላክላቸው መመሪያ እየተደገፉና እየተረዱ ያው ትግላቸውን እንዲቀጥሉ ተደረጉ ወደፊት እንደሚገልጠው ማለት ነው። ወለኩም ፊል አርዲ ሙስተቀሩን ለእናንተ እንግዲህ በዚህ በምድር ፈንታ በምድር ዓለም መኖሪያ መስፈሪያ ይኖራቸዋል ሲላቸው በጣም ደነገጡ ይባላል። በጀነት ፈንታ እንግዲህ የምድር ዓለም መተኪያውን አትቀርብናለ መስሏቸው ግን ቀጠል አረገና ወመታውን ኢላሂን እስከ ተወሰነ ጊዜ ድረስ መገልገያ ይኖራቸዋል ሲል እንግዳውስ ከተወሰነ ጊዜ በኋላ ወደ አገራችን እንመለሳለን የሚል ተስፋቸው ለመለመ ይባላል። እንደ ተባለውም በተውባ እንደገና እስከ ዘራቸው ወደ ጀነት የሚመልሳቸው መሆኑን ይገልጽላቸዋል ማለት ነው። فتلقى آدم من ربه كلماتي እንግዲህ ነብዩ አዳም ለተወሰነ ጊዜ አይተዋት በጣም ጓጉተውላት የነበረችውን የጀነት ዓለም በቀላሉ በጥላታቸው ተንኮል ሲነጠቁ በእጅጉ አዘኑ ተጸጸቱ ማለት ነው። ይሄ ጊዜ ወደዛ የሚመለስበትን መንገድ እንዴት ላግኘው ይያሉ ሲጓጉና ሲያስቡ ወዳውኑ አላህ Subhanahu Wa Ta'ala መጸጸታቸውን አውቆ ከጌታቸው በኩል የመታረቂያውን ቃል ላከላቸው ማለት ነው። ሲምር ያስተምር እንደሚባለው በምን አይነት የተውባ ቃል ጌታቸውን ጠይቀው እንደሚታረቁ ወዳውኑ ቃል ላከላቸው። በሌላቸው ውስጥ የመታረቂያ ቃሏ እንዴት እንደሆነች አሳወቃቸው ማለት ነው። እና በሌላው ሱራ ሱረቱ አራፍ አካባቢ እንደተከተው ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكنن من الخاسرين የምትለውን አያት አላህ በልባቸው አላላቸውና ይችን ቃል ተናገሩ እሳቸውም ባለቤታቸውም ሐዋም ማለት ነው። ጌታችን ሆይ እርግጥ አንተ አክብረህናል ለመልካም ዲል አቅተህን ነበር እኛ ግን ያንተን ማስጠንቀቂያና ትዕዛዝ ባለማክበራችን ራሳችንን በድለናል አንተ ካላዘንክልንና ካልማርከን እርግጥም ተከታሪዎች መሆናችን ነውና ተባክዘን ልንራራለን በማለት ጌታቸውን በማቆላመጥና በማመኳሸት ለመኑና ተማጸኑ ይላል። ይሄ ጊዜ ፈታበ አለይ ወዳውኑ ጌታ በይቅርታ ተመለሰለት ለአዳምና ለባለቤቱ ይላል። እና እንግዲህ ጥፋትክን አውቀህ ተጸጸትክና ከተመለስ እኔ ማሪ ነኝ ጌታዬ ጌታ አይብለህ ስለመንከይ ድረስ በማለት ወዳውኑ ጌታ ይርቅ እንትኑን መለሰለት ማለት ነው። ኢነሁ ወተዋቡ ረሂም አላህ ከጥፋት በኋላ ተጸጽተው ለሚመለሱት ባሮቹ ተውበታቸውን አመላለሳቸውን ተቀባይ በእጅጉ ሩሩ ጌታ በመሆኑ ወዳውኑ አመላለሱን ሲያሳምር ጊዜ አዳም ጌታም ደግሞ አቀባበሉን አሳመረለትና በረራዬ ተቀበለው ይላል። ስለዚህ እንግዲህ አባታቸው መጀመሪያ ስተት ቢፈጽምም ጥፋቱን አውቆ ብዙ ሳይቀጥልበት ተጸጽቶ በመመለሱና ጌታውን ምሕረት በመለመኑ እንደገና ተቀብለዋለሁና እናንተም መጀመሪያ ላለማጥፋት ሞክሩ ድንገት ተሳስታችሁ በጥላታችሁ ተጠቅታችሁ ታጠፋችሁ ደግሞ በአባታችሁ መንገድ በተውባ ተጠቀሙ ማለት ነው። አላህ Subhanahu Wa Ta'ala ያ በኒ አደም ላፍነነኩም ሸይጣን ከማ አኽረጀ አቦይኩም ሚነል ጀና እንደሚለው ሸይጣን መጀመሪያ ወላጆቻችሁን ከጀነት እንዳፈናቀለና እንዳስወጣ ሁሉ እናንተንም እንደዛው እንዳያፈናቅሏችሁና እንዳይፈትኗችሁ ተጠንቀቁ ተጠንቀቁ ይያልኳችሁ ደግሞ ከተሸነፋችሁና ከተበላችሁ አባታችሁ በተውባ ነውና የተመለሰው በተውባ እንኳን ለመመለስ አትስነፉ በማለት አላህ Subhanahu Wa Ta'ala የእርቁን መንገድ ያመላክታቸዋል ማለት ነው። ወላቢቱ ሚንሃ ጀሚዓ እና አሁን በተራችሁትና በፈጸማችሁት ወንጀል ሁላችሁም ወደ ምድር ዓለም ውረዱ አላቸው ይላል። እንግዲህ ወደፊት ተውባ የሚሰጠውና የሚታረቀው መሆኑ ተስፋ ቃል ቢገባ ወዳው ግን ወደ ምድር መባረሩ አልቀረም ማለት ነው። አሁን በጥፋታችሁ ወደ ምድር ውረዱ ከጊዜ በኋላ ግን ተጸጸትክና ከተመለስ እታረቃለሁኝ በማለት ተስፋ ቃል ሰጠውና አወረደው ማለት ነው። ፈይማየት የነኩም ሚኒ ሁዳ ወደ ምድር ዓለም ከወረዳችሁ በኋላ ከኔ የሆነ መመሪያ ከመጣላችሁ አላችሁ ላንተና ያው ለትውልዶቼ ማለቱ ነው። ፈመንተቢያ ሁዳዬ ያንን እኔ የምልከውን መመሪያና መግለጫ የሚቀበልና የሚከተል የሆነ ሰው ፈላኸውፍን አለይህም የዚህ አይነቶቹ መመሪያ የተከታዮች የሆኑት ፍርሃት የለባቸውም በመጪው ዓለም ቅጣት ይደርስብናል ብለው ወላሁም ያዘኑን ወደ ኋላ ተተውት የወዱትን ቤት ንብረታቸውን ደግሞ መተኪያ ሳናገኝ ከስረን እንቀራለን ብለው ማያዝኑም ወደፊት የምሰጠውን መመሪያ የሚያከብሩ ሁሉ ወደፊት ከመጥፎ ሁሉ የመጠበቅና መልካምን ሁሉ የማገኘት እድል ተስፋ ቃል ገባለታለሁኝ በማለት ወደ ምድር አወረድኳቸው ይላል። እና እንግዲህ ወደፊት የሰው ልጆች ህይወታቸው በምን መልክ እንደሚቀጥል ጠቆመ ማለት ነው። አንተ መጀመሪያ ጀነት ዓለም ውስጥ እንዴት መኖር እንዳለብህ መመሪያ ሰጥቼ ነበር እስከ ባለቤትህ ያን መመሪያውን ባለማክበር ምን አይነት ችግር እንደሚያጋጥምህ የዋየኸው ማለት ነው። አሁንም ታዲያ ተስፋ አትቁረጡ በጥፋታችሁ እስከ ተጸጸታችሁ ድረስ እመለስላችኋለሁ በምድር ስትኖሩ አሁንም ተጨማሪ መመሪያ ወርዳለሁ ባለፈው ብቻ መመሪያ አልወሰንም እንግዲህ ከዛሬ ጀምራችሁ በዚህ ምድር ላይ ስትኖሩ እኔ የምከለክላችሁን እየተከለከላችሁ ያዘዝኳችሁንና የፈቀድኩላችሁን እየተጠቀማችሁና እየተከተላችሁ ትቀጥላላችሁ። የዚህ አይነት እንግዲህ መመሪያ ተከትላችሁ እስከተጓዛችሁ ድረስ በዚህ በምድር ዓለም መጥፎ አያጋጥማችሁም ፈላያዚል ወላ ያሽቃ እንደሚለው በሌላው አያ እንደገና በመጪው ዓለምም ደግሞ አላህ ይቀጣናል ብላችሁ መፍራትና መስጋት ወይም ደግሞ መልካም እድልና ጸጋውን ይነፍገናል ብላችሁ ማዘን አይን ወርባችሁ ማይዟችሁ ወዳያችኋት መልካም አገራችሁ እመልሳችኋለሁኝ በማለት ቃል ገባላቸው ማለት ነው። ግን ይሄ ቃል ኪዳን የሚጠቅመው ወደፊት እየቀጠለ በሚመጣው መመሪያ ህይወታቸውን እስከመሩ ድረስ ነው ማለት ነው። እንግዲህ ገና ከሰው ልጅ መነሻ ታሪክ አላህ ሰዎችን ፈጥሮ በዚች ምድር ላይ እንዲኖሩ ካደረገበት ዕለት ጀምሮ በራሱ መመሪያ እንዲኖሩ ነው አደራ ያለው ማለት ነው። የራሱን መመሪያ ከጣሉ በዚህ ዓለምም ሆነ በመጪው ዓለም ያው ከሰይጣን ያልተሻለ መጥፎ እድል እንደሚያጋጥማቸውና አንዴ ከተጣላቸው እንደማይታረቃቸው አበክሮ ተናግሯል ማለት ነው። ግን የሚያሳዝነው የሰው ልጅ አሁን ይህን ሁሉ አደራ ወደ ጎን በመተው አብዛኛው ይኸው በሰው ሰራሽ መመሪያና በፋይዳ ቢስ ስርዓት ይኸው ራሱን ገደል እያገባ መሆኑ ነው ማለት ነው። ጥቂቶቹ አላህ ያው የሻላቸው ነቢያቶችና ተከታዮቻቸው በዚህ መመሪያ መሰረት ራሳቸውን መርተው ያው ለተደባላቸው ቃል ኪዳን ተዘጋጅተው ሲያልፉ የነሱ ተከታዮች ሆነው እስከ መጨረሻው ድረስ ለዚህ መልካም እድል መብቃት የሚጠበቅባቸው ብዙዎቹ የሰው ልጆች ግን ፈመንተል ያሁዳ የሚለውን ትተው ያ የጥላታቸውን ፕሮግራም የሰይጣንን መንገድ መከተልን መረጡ ማለት ነው። አላህ ግን አስጠንቅቆ ነበረ የኔን መመሪያ እስከተከተላችሁ ድረስ ምንም ፍርሃትም ስጋትም ሀዘንም አያጋጥማችሁም ብሎ ነበር። ግን የሱን መመሪያ የጣሉ ምንጊዜም እንደሚከስሩና እንደሚዋረዱ እንደሚያዝኑ ያሳየናል ማለት ነው። በዚህ አነጋገሩ ወለዲነ ከፈሩ አለ። እንግዲህ ይህንን የጌታቸውን መመሪያ መቀበል መከተል ሲገባቸው እነዚያ የካዱትና ከሰይጣን ጋር የወገኑትማ ወከዘቡ ቢአያቲና በመመሪያዎቻችን በነቢዮች አማካይነት የምናወርዳቸውን ንጹሐንና ቅዱሳን መመሪያዎቻችንን ያስተባበሉት ሃይማኖት ለሰው ልጅ መመሪያ መሆን የለበትም ይሄ ጊዜው ያለፈበት ኋላ ቀር አስተሳሰብ ነው እያሉ የሚደናቆሩና የሚደናበሩትማ ኡላኢከ አስሃቡ ናር እነሱ በዚህ በምድር ላይም እያሉ የውጥንቅት ህይወት እንደሚያገኙ ሁሉ እንደገና በመጪው ዓለም ደግሞ የጀሃነም እሳት ምድቦች እነሱ ናቸው። ሁም ፊያ ኻሊዱን ጀሃነም ውስጥ ከተማገዱ በኋላ በዛው ውስጥ እስከ ዘላለም ኗሪና ዘውታሪ ሆነው የሚቀጥሉ ርኩሞችና ጭቦዎች እነዚህ አይነቶቹ ክፍሎች እንደሚሆኑ ነው በማለት ሁለቱንም ቡድን ምን አይነት ውጤት እንደሚያገኝ ግልጽ አድርጎ አስቀመጠው ማለት ነው። يا بني إسرائيل اذكروا نعمتي التي أنعمت عليكم وأوفوا بعهدي أوف بعهدكم وإياي فارهبون وآمنوا بما أنزلت مصدقا لما معكم ولا تكونوا أول كافر به ولا تشتروا بآياتي ثمنا قليلا وإياي فاتقون ولا تلبسوا الحق بالباطل وتكتموا الحق وأنتم تعلمون فأقيموا الصلاة وآتوا الزكاة واركعوا مع الراكعين يا بني إسرائيل اذكروا نعمتي التي أنعمت عليكم إن أنت يا نبي الله يعقوب لجوج ويل على الله سبحانه وتعالى إسرائيل مالت يا نبي الله يعقوب سمنو إسر مالت بأبراني يوقوانكوا عبد الله عند مالت عبد مالت سيهون إيل يملو الله مالتنو إدمر عبد الله وإم عبد الرحمن عند مالت يوانا سلزي يا نبي الله يعقوب زروج وانا جهود بمالت የሁዶችን ይጠራቸዋል። ዝክሩኒ አመቲ የለቲ አንአምቱ አለይኩም እኔ በእናንተ ላይ የለገስኳቸው የሆኑ ጸጋዎችን አስታውሱ በላቸው። ወአፉ ቢአዲ በቃል ኪዳኔ ሙሉ በላኳቸው ነቢዮችና ባወረድኳቸው ኪታቦች ሁሉ በተከታታይ እንድታምኑና እውነትን እንድትደግፉ ብዬ ያስገባችሁን ቃል ኪዳን አክብሩና ሙሉ። ይህንን ካደረጋችሁ ቢአዲኩም እኔም ደግሞ በዱንያም በአኸራም መልካም እድል ለእናንተ አረግላችኋለሁ ብዬ ቃል የገባሁትን አሟላላችኋለሁኝ ይላል። ወእያየ ፈርሃቡን እኔን ብቻ ከማንም በላይ አጥብቃችሁ ፍሩ። እኔ ያዘዝኳችሁን ካልሰራችሁ፣ የከለከልኳችሁን ካልተከለከላችሁ፣ ቅጣቴ ብርቱ መሆኑን አውቃችሁ ከማንም ኃይለኛ በላይ እኔን ልትፈሩ ይገባችኋል በላቸው ይላል። እንግዲህ ቀደም ሲል ስለ ነቢዩላህ አደም አፈጣጠርና እንደገና ስላጋጠማቸው ችግር ካወሳ በኋላ በቀጥታ የሰው ልጆችን እንግዲህ ታሪካቸውን አስታወሰና በተለየ ሁኔታ ወደ እስራኤሎች ተሸጋገረ በመቀጠል ማለት ነው። ይህን ያደረገበት ምክንያቱ በኒ እስራኤሎች ብዙ ነቢያቶች የተላኩላቸውና ክትቦች የተወረዱላቸው እንደመሆናቸው የሰው ልጅን አመጣጥና ታሪካዊ ይዘቱን በሚገባ ያቃሉ። ስለዚህ አዋቂ ከሁሉም በላይ ኃላፊነት ይጫንበታልና እናንተ የነብዩላህ አደምንና ከዛ ወዲህም አላህ በተከታታይ ሲልካቸው የቆዩትን ነብያት ታሪኮች ስለምታውቁ ባለውለታ ናችሁና ይህንን ውለታዬን አጥብቁና ጠብቁ በላቸው ይላል። እና እስራኤሎች እንግዲህ ብዙ ጊዜ ብዙ ነብይ እንደመላኩና ኪታቦች እንደመወረዳቸው ከሁሉም ሰው የተሻሉ አማኞችና ታማኞች መሆን ነበረባቸው። ዳሩ ግን እነሱ ሸፈኞችና አመፀኞች በመሆናቸው ያዋቂያት ናቸውና አላህም ሱብሃነሁ ወተዓላ ከሌላው ህዝብ በፊት ለነሱ ትኩረት ሰጥቶ ብዙ ጊዜ ማስጠንቀቂያና ምክር ይለግሳቸዋል ማለት ነው። ያዋቂያት አትሁኑ በማለት እና ነብዩላህ ያዕቆብን ያነሳበት ምክንያቱ ደግሞ ሁላቸውም እንግዲህ በኒ እስራኤል የተባለ ሁሉ በሳቸው ስም ነው የሚጠራው። የእስራኤል ዘር ነን ይላሉ። ነብዩላህ እስራኤል ማለት ያዕቆብ ኢብኑ ኢስሐቅ ኢብኑ ኢብራሂም ናቸው። ይህ ሰውዬ እንግዲህ በጣም ታላቅና ዝነኛ የሆኑ የአላህ ባለሟል ነበሩና የዛ ታላቅ ሰው ዘር ሆናችሁ ሲያበቃ እንደገና ታሪካችሁን አጣብዱፉ፣ የያዕቆብ ዘር እንደመሆናችሁ እንዳባታችሁ ቅኖችና ታማኞች መሆን አለባችሁ ለማለት ፈልጎ ነው ማለት ነው። እና እንግዲህ ለእስራኤሎች የለገሳቸው ጸጋና የዋለላቸው ውለታዎች በጣም ብዙ ናቸው፣ ልቆ መሳፍርት የሌላቸው ናቸው። ከነዛ መካከል ጉሉ የሆኑትን ከዚህ በመቀጠል በዙ ሱራ ውስጥ ብዙዎቹን ይጠቅሳቸዋል፣ ወደፊት በተከታታይ ይመጣሉ። እነዛን ሁሉ ውለታዬን የለገስኳችሁ እንደመሆኔ እኔ ተጥንት ጀምሬ የአባቶቻችሁና የጥንት አያቶቻችሁ ወዳጅ ስለሆንኩኝ እኔ ጋር መጣላት አያስፈልጋችሁምና እናንተም ውለታዬን አውቃችሁ ለእኔ ታማኞችና ቃል ኪዳኔን አክባሪዎች መሆን አለባችሁ። ከዚህ ውጭ ከሆናችሁ ደግሞ ማንንም ከምቀጣው የበለጠ እናንተን ልቀጣችሁ ስለምችል እኔን ብቻ ፍሩኝ በማለት አስጠነቀቀ ማለት ነው። ወአሚኑ ቢማ አንዘልቱ ሙሰድቀን ሊማ ማዕኩም፣ እናንተ ጋራ የቆየውን ኪታብ የሚያረጋግጥ አድርጌ ያወረድኩትንም ኪታብ እመኑበት አለ። እነሱ ጋራ የቆየው ኪታብ ተውራት ማለት ነው። እና ተውራትን በመሰረተ ሐሳቡ ወይም በጽንሰ ሃይማኖት በተውሂድና በንቡዋ ጉዳይ ሙሉ በሙሉ ቁርአን የሚለውን ሁሉ እሱም ዘግቦታል። ያንን እንግዲህ ተውራት ያስተማራችሁንና የጣለላችሁን መሰረት የሚደግፍና የሚያጠናክር አድርጌ ያወረድኩትንም ቁርአን በተጨማሪ ማመን እና መቀበል ይኖርባችኋል ይላል። ተውራትን ተቀበላችሁና አምናችሁ ከሆነ ከኔ በኋላ ደግሞ ሌሎች ኪታቦች ተከትለው ይመጣሉ፣ እና እንጅልና ቁርአን ብሎ እሱም ስለተናገረ በተባለው መሰረት ደግሞ በተውራት ውስጥ ያሉትን መሰረታዊ ሐሳቦች የሚደግፍና የሚያጠናክር ሆኖ የመጣውን ቁርአን ልታምኑበትና ልትቀበሉት ይገባልና እመኑ። ወላ ተኩኑ አወለ ካፊርን ቢሂ፣ በዚህ በቁርአን የመጀመሪያ ከሃዲዎች አትሁኑ። እናንተ በቁርአን የመጀመሪያ አማኞችና ተቀባዮች መሆን ነው እንጂ የሚጠበቅባችሁ የመጀመሪያ ከሃዲዎች መሆን አያምርባችሁም። ምክንያቱም ስለ ቁርአን መምጣት እናንተ ታውቃላችሁና፣ ቁርአንም ደግሞ ከመጣ በኋላ የእናንተ ነቢዮችና ኩትቦች አልነቀፈም። በመሰረቱ ከአላህ የተላኩ መሆናቸውን አረጋግጦ ግን እሱ የጎደለውን ለማሟላት ወይም ደግሞ መሻሻል ያለበትን ለማሻሻል ነው እንጂ የመጣው ኪታባችሁንም ሆነ ነብዮቻችሁን ሊነቅፍና ሊደግፍ ስላልመጣ እሱ ባለውለታችሁ መሆኑን አውቃችሁ እመኑትና ተቀበሉት ይላል። እና የመጀመሪያ ከሃዲዎች አትሆኑ የሚለው በአህል ኪታቦች አንጻር ነው። ኪታብ ከተወረደላቸው ህዝቦች እናንተ የመጀመሪያ ተቃዋሚዎች አትሆኑ ማለት እንጂ ኪታብ ያልተወረደላቸው ደንቆሮዎችና መሃይማኖች ከነሱ ቀድመው ክደውታል። ሙሽሪኩል አረብ መሃይሞች ስለሆኑ ቢክዱም አያስገርምም። እናንተ ግን ስለ ቁርአን እና ስለ ነቢዩ መምጣት ከማንም በላይ የምታውቁ ሆናችሁ እያላችሁ የመጀመሪያ ደጋፊ ትሆናላችሁ ተብሎ ሲጠበቅ የመጀመሪያ ከሃዲዎች እንዳትሆኑ ከአዋቂዎቹ መካከል ማለት ነው። ወላ ተሽተሩ ቢአያቲ ተመነን ቀሊላ፣ በተውራት ውስጥ በዘገብኳቸው አንቀጾች ደግሞ ትንሽ ዋጋን አትለውጡባቸው። እንግዲህ ተውራት ውስጥ ወደፊት የሚመጡትን ነቢዮችና ኪታቦች በትንቢ መልክ ጠቁሟል። እንደገና ደግሞ በሚመጣው ነቢይ መቀበልና መተባበር ያለባቸው መሆኑንም ደጋግሞ አስጠንቅቋልና አስተምሯል ማለት ነው። ስለዚህ እንደዛ አይነቶቹን አንቀጾች ደካማ የሆኑ መሪዎቻቸው የእነሱን ስምና ክብር እንዳይገሰስባቸው በመፍራት ይመጣል የተባለው ነቢይ ይህ አይደለም፣ ይወረዳል የተባለው ኪታብ ይህ አይደለም፣ ገና ይመጣል እያሉ ቁርአንን ያላህ ቃል እንዳልሆነ ነብዩ መሐመድም ያልተላኩ እንደሆኑ ያደረጉ ለግል ጥቅማቸው ማርሰሊያ አድርገው ነበር። እና ተውራት ነው ትክክለኛው ኪታብ፣ ተውራት በኋላ ቀጥሎ ይመጣል የተባለው ተረኛ አሁን አይደለም፣ ይሄ አስመሳይ ነው፣ ለማታለል የመጣ ነው። እነተኛማ ቢሆን ኑሮ እኛ ነበር እንደቀድመንም እንተከተለው እያሉ ይከራከራሉ። የዛ ጊዜ ተራው ህዝብ ደግሞ የሃይማኖት ተቃዋሚ መጥቶብን አወናባይ ተፈጥሮ አለቆቻችን እሱን በመከራከርና በመቋቋም ላይ ናቸው እያሉ ሁለገብ ድጋፍ ይሰጧቸው ነበር፣ ሀዲያ ይወርድላቸው ነበር። እና ለዚህ ለጊዜያዊና ለግላዊ ጥቅምና ስም ብላችሁ እኔ በነቢዮቼ በኩል የማወርደውን አንቀጽ የማወርዳቸውንና የምልክላቸውን አንቀጾች በለዛዊና በግላዊ ጥቅም መሸጥና መለወጥ የለባችሁም። ያው ይመጣል ተብሎ የተነገረው ይህ እንጂ ሌላ አይደለምና ማለት ነው። ወእያ የፈጠቁን እና ይህን ነገር ወዳችሁ እያወቀ እናንተ በመሸፈጥና ተንኮልን በመሻት የግል ጥቅም የምትለውጡበት ከሆነ እኔ በእጅጉ የምቆጣና የምቀጣችሁ መሆኑን እወቁና እኔም ብቻ በእጅጉ ተጠንቀቁ በላቸው ይላል። ወላ ተልቢሱ ልሐቀ ቢልባጢል እውነትን ደግሞ በውሸት አትቀላቅሉ በላቸው ይላል። ማለትም ተውራትን እያነበቡ የትንቢት ቃላቶችን ጥቅሶችን እያወጡ እንደገና የተለያዩ ቃላቶችን እየጨማመሩ ይመጣል ተብሎ የተነገረለት ይሄ እንዳልሆነ የሚጠቁሙን ሀሳቦችና ሀረጎች ያትቱበታል ማለት ነው። እንደዚህ ብሏል ግን ይሄም ማለት እናንተ አልገባችሁም እንጂ እንደዚህ ማለት ነው እያሉ እየተነተኑ፣ እርግጥ የመጨረሻ ታላቅ ነቢይ ይመጣል ተብሏል ግን ከአረቦች ሳይሆን ከዚሁ ከእስራኤል መሆን አለበት የሚሉ እንግዲህ ማብራሪያዎች በመሀከል ጣልቃ እያገቡ አላህ ያወረዳቸውን አንቀጾች እነሱ በፈጠሯቸው ውሸቶች ይበርዟቸውና ይበክሏቸው ስለነበረ ከኔ በኩል የመጣውን እውነት ከእናንተ በኩል በሚመነጨው ውሸት አትዘባርቁትና አትቀላቅሉት ይላል። ወተክቱሙ ልሐቀ አንዳንድ ጊዜ ደግሞ እውነትን ሙልጭ አድርጋችሁ አትደብቁና አትካዱ። አንዳንድ ጊዜ ሲያሰኛቸው እርግጥ የመጨረሻ ነቢይ ይመጣል ሌላ ኪታብ ይወረዳል ተብሏል፣ ዳሩ ግን አሁን ባለው መልኩ ሳይሆን ከኛው ከእስራኤሎቹ ኪታቡም በእኛው ቋንቋ ነው የሚመጣው ነቢዩም ከኛው መሃል ነው የሚመረጠው በማለት ይዘባርቃሉ። አንዳንድ ጊዜ ደግሞ እንዳውም እንዲህ አይነት ጥቅስ በተውራት ውስጥ የለም የመጨረሻ ሌላ ነቢይ ይመጣል ተብሎ አልተነገረም በማለትም ይክዳሉ ማለት ነው። ሲያስፈልጋችሁ ጨርሳችሁ በመደበቅ አንቀጹን እንዳ ሲል ደግሞ በመሰረቱ ትንቢዩ አለ ዳሩ ግን ትንታኔውና ማብራሪያው ይህን ይመስላል እያላችሁ በማዘባረቅ አታበላሹ አንቀጾችን ለጥቅምና ለስምም አትሽጡና ትለውጧቸው በላቸው ያ ወአንቱም ተዓለሙን እናንተ በመጨረሻ ይህን የመሰለ ነቢይ እንደሚመጣ በትክክል እያወቃችሁ እንደማታውቁ ሆናችሁ አንዳንድ ጊዜ ጨርሶ በመካድ ሌላ ጊዜ ደግሞ ውሸትን በእውነት በመቀላቀል አታዘባርቁ። ወይም ደግሞ ወአንቱም ተዓለሙን ማለት እናንተ እውነትን ያወቀ ሰው ለተለያየ ጥቅም ብሎ መደበቅ የሚያከትለው መዘዝ ብርቱ መሆኑን እያወቃችሁ እንደ ቀላል ጥፋት ውስጥ አትግቡ በላቸው ይላል። ወአቂሙ ሶላተ ወአቱ ዘካ እና ሶላትን አስተካክላችሁና አዘውትራችሁ ስገዱ። ይልቁንስ ይህንን የዕለታዊና የግላዊ ጥቅም ማሳደዱን መታለሉን ተውትና ለዘላቂው ዓለማችሁ የሚያጠርቃችሁንና የሚያዲናችሁን በነቢዩ መሐመድ በኩል ያዘዝኩትንና የደነገፍኩትን ስግደት ሰልማችሁ ተሳታፊ ብትሆኑ ይሻላችኋል። ግዴታ ምጽዋትንም ዘካትንም እንደዚሁ ብትለግሱና ለመጪው ዓለም ለዘላቂው ቤታችሁ ብትዘጋጁ ይሻላችኋል። ለዕለታዊ ጥቅም ብላችሁ አበላሽታችሁ ህዝቡን ገደል ተማስገባት ማለት ነው። ወርከዑ ማዕራኪዒን እኔ ላዘዝኩት ፍቃድም ደግሞ ከተንበርካኪዎቹ ጋር ተንበርከኩ። ማለትም ያው አላህ ስብሓነሁ ወተዓላ ያወረደውን ኪታብና የላከውን ነቢይ ለመቀበል ትሁት ሁኑ እንጂ አንገራጣጮችና አፍጣጮች አትሁኑ ማለት ነው። ወይም እርከዑ ማዕራኪዒን ማለት ሶላትን ስገዱ ካለ በኋላ እንደገና ሩኩዑን በተለይ የጠቀሰበት ምክንያቱ የሁዶቹ በእነሱ እምነት ሶላት አላቸው ግን የእነሱ ሶላት ሩኩ አልነበረውም ይባላል። ዝም ብለው ተቂያም በቀጥታ ወደ ስጁድ ነበረ የሚወርዱት እና ሶላት ስገዱ በሚላቸው ጊዜ ሶላት ማወትረስን ሰግድ የለ የሚል መልስ ክርክር አመጡ። አይ እናንተ የለመዳችሁትን አይነት ሶላት ሳይሆን በአዲሱ ነቢይ የታዘዘውን የሩኩ ባለቤት የሆነውን ሶላት ማለቴ ነው። ሰልማችሁ ከሶሃቦቹ ጋር በመቀላቀል ልክ እንደ ሶሃቦቹ አይነት የሩኩና የስጁድ ባለቤት የሆነች ስግደት መስገድ አለባችሁ ማለት ነው ይባላል። እና እንግዲህ የሶላት መስገድ ሰዎችን ከግል ስሜትና ተሽንግልነት የሚያርቅና ሰዎች መንፈሳቸውን የሚያርቅ የሚያስተካክል መፍትሄ ስለሆነ ይህንን የአድያውንና የመዘሪያውን ሁኔታ ተውትና ይልቁንስ ጌታ ጋር ለመቃረብና መንፈሳችሁን ለማስተካከል ነብዩ ጋር ሶላታችሁን ስገዱና ዘካችሁን ክፈሉ። የዛ ጊዜ ለሁሉም ነገር መፍትሄና የሚበጃችሁ ውጤት አገኙ ይሆናል አላቸው ማለት ነው። أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين الذين يظنون أنهم ملاقو ربهم وأنهم إليه راجعون يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها شفاعة ولا يؤخذ منها عدل ولا هم ينصرون أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب فلا تأكلون لما هنو الناس يسرائيل زروج وإما يهود وج بتليم يا إيمان وتمري وشنا يمتلوت سواجن بملكامنا ببقو تكبار تهزال لاتشونا راساتشون ودوالا تتوال لاتشو تذكرال لاتشون علاتشو ناليلاون سو بملكامنا قرياس تباب براتشو ياندن يمتال تباب بروبة الملكام تكبار انان تنبقن بارك الدمنت مساتفنا ممراسي قباتشو راساتشون ودوالا تذكرال لاتشون وانتم تترون الكتاب انان توراتن يمتانبون اتشو يال لاتشو ياندري اواجي اوانا سو ለሌላ የሚመራ የሚመራበትን ነገር እሱ በመታለነት መጀመሪያ ቀድሞ መታየት ነበረበት። እናንተ ግን kitabun ያነበባችሁ ሰዎችን በኸይር ነገር ስታስተባብሩና ስታስተባብሩ ራሳችሁን ግን እንደገና ትተዋላችሁና ትዘነጋላችሁ። አፈላታቂሉን የዛ አይነት አድራጎት በጣም መጥፎና አስነዋሪ እንደሆነ አታውቁምና አትረዱምን በላቸው ይላል። ይሄን ያለበት ምክንያቱ ደግሞ እንግዲህ ነቢያችን አለይሂ ሰላቱ ወሰለም ተልከው በሚመጡና ቁርአን መወረድ በሚጀመርበት ጊዜ ይሁዶቹ ያው ከዛ በፊት ትክክለኛ ሃይማኖታዊ እኛ ብቻ ነን በዚህ ምድር ላይ ብለው ያምኑ ስለነበረ ተቀናቃኝ መጣብን ብለው ስለደነገጡ ይመጣል ተብሎ የተነገረለት ይሄ አይደለም፣ ይወርዳል የተባለውም ኪታብ እሱ የሚያነበው አይደለም፣ የሚላከውም ከኛው ከእስራኤሎቹ ነው፣ ኪታቡም የሚወረደው በእኛው ቋንቋ ነው በማለት ማምታታት ጀመሩ ማለት ነው። የዚህ ጊዜ ተራው ህዝብ እንግዲህ ያው መሪ ያለውን ነውና የሚሰማው በጣም ጥቂቶቹ ሲቀሩ አብዛኛው እነትማ ይሄ ሰውዬ እንደሚለው ቢሆን ኑሮ እነዚህ መሪዎቻችን ቀደም ሲል በትንቢት ሲናገሩ እንደቆዩ ሁሉ ይደግፉትና ይከተሉት አልነበረ። እነሱ ከተቃወሙት እንደ ተባለው እንግዲያው ሱሸታም ነው በማለት አብዛኛው ህዝብ እንግዲህ አገረገረ ለመከተል ዳዳ ማለት ነው። ይሄ ጊዜ አንዳንዶቹ ቆራጦች ግን ቀደም ሲል ከመድረሱ በፊት ሲነግሯቸው የነበረውን ትንቢት በሚገባ ሲከታተሉ ቆይተው አሁን ግን በነብዩ ላይ የሚታየውና የሚሰማው ነገር ቀደም ሲል ከሚነገረው ጋራ 100% የተጣጣመ ሆኖ ስላገኙት አይ ውሸታቸው ነው እንጂ ቀደም ሲል የነገሩን በዛ መሰረት ይሄ ነብይ ነው መሆን ያለበት በማለት አንዳንዶቹ ቆራጦች እየደፈሩ እምነቱን መቀበል ጀመሩ ማለት ነው። ይሄ ጊዜ እምነቱን መቀበላቸው ሲረጋገጥ በመስጥር እነዛ የሰለሙትን ይሁዶች አባሎቻቸው ቄሶቹ እገሌ ሰለም ካሉ ይሉታል መጥተው አሁን እኔማ ቀደም ሲል ተነግሩን ስለነበረ ወጥሮ በነገራችሁን መሰረት እነቱን ስላወቅ ነው ተቀበለናል ይሆነ ይሁን ይሏቸዋል። እንግዲያውስ ጥሩ ነው ለሌላ ሰው አታውራ እንጂ እነቱን ልንገርህ ያይመጣል የተባለው ሰውዬ ይሄ ነው ሌላ አማራጭ የለውም እና እኛም ቢሆን ሁኔታውን የበለጠ ለማጣራትና እንደገና እንዳንሳሳት ለመጠንቀቅ ያህል እንጂ በይህ መልኩ የሚቀጥል ከሆነ እኛም ቆይተን ልንቀበለው ስለምንችል አንተ እንግዲህ አንዴ የተገባ በርታ እንዳ ወደ ኋላ ወደ ፊት እንዳታመነታ በዛው ቀጥል ጠንክር በማለት ምስጢራዊ ድጋፍ ይሰጣቸው ነበር ላመኑት ሰዎች ይባላል። ይሄ ጊዜ አላህ Subhanahu Wa Ta'ala በዚህ አድራጎታቸው ወቀሳቸው ቄሶችን ማለት ነው። ይሄ ነገር ኸይር ነው ጠቃሚ ነው እውነት ነው ብላችሁ ካወቃችሁና ካመናችሁ ሰዎችን በርቱ ቀጥሩበት እንደምትሉ ሁሉ እናንተ ስራታችሁ ለምን አትገቡበትም? ሰውን በኸይር እያስተባበራችሁና እያዘዛችሁ እንደገና ራሳችሁን ትተዋላችሁና ትዘነጋላችሁ እንደ ምን አይነት አካሄድ ነው በማለት ወረፋቸው ማለት ነው። እንግዲህ እነዛን አማኞቹን በእምነታቸው ድጋፍ መስጠታቸውን አይደለም የተቃወመው እውነት መሆኑን ስታቁ እናንተ ለምን ወደ ኋላ ቀራችሁ? ቃልና ተግባር ለምን ይጋጫል? በቃላችሁ የምትናገሩትን ነገር በተግባራችሁ ስለምን አታረጋግጡትም? እስከመቼ ነው እናንተ ወደ ኋላ የምትጎተቱትና አማኞቹን መልካም ይዛችሁ አልግፉ ይያላችሁ በመስጠር የምትደግፉት? አብዛኛውን ህዝብ ውሸት ነው ይሄ ልክ አይደለም ይያላችሁ ታወናብሩታላችሁ። አንዳንዶቹ ቆራጦች ግን የራሳቸውን አቋም በሚወስዱበት ጊዜ ጥሩ ይዛል በርታ ይያላችሁ ታጠናክራላችሁ። ይሄ አይነት አካሄዳችሁ በጣም አስከፊና አሳፋሪ ነውና ይህን ማድረግ የለባችሁም። እስከመቼ ነው ለመሆኑ ሰዎችን በኸይር እያዘዛችሁ እናንተ ራሳችሁን ወደ ኋላ የምታስቀሩት? በላቸው ይላል። እና እንግዲህ የአይነት አን አሰራር በሃይማኖት መሪዎች ብዙ ጊዜ ደጋግሞ የሚከሰት ድክመት ነው ማለት ነው። ከጥንትም ጀምሮ ያለ ነገር ነው። በአሁኑም ጊዜ ብዙ የሃይማኖት ሰዎች በዛሂሩ አንድ ነገር ይቃወሙታል ወይም ይደግፉታል፣ ውስጡን ደግሞ እንደገና ለሌሎቹ ሰዎች ሌላ ተቃራኒ ሐሳብ ሲሰጡ ይገኛሉ ማለት ነው። ለምሳሌ በጊዜው ያለ ባለስልጣን ኃይለኛ የሆነ እንደሆነ ከባለስልጣን ጋር አለመጋጨት ብለው ተላይ ጥሩ ይዛል ይያሉ ይደግፋሉ። ውስጡን ግን ለአንዳንድ ያቆራጥ ተቃዋሚዎች እኛም ቸግሮን ለመኖር ብለን ነው እንጂኮ ነገሩ እንደናንተው ነው መቃወም ነበረብን ይያሉ እንደገና ሁለት መልክ ሆነው ይገኛሉ ማለት ነው። እንዲህ አይነቶቹን ሰዎች ደግሞ አላህ በእጅጉ ነው የሚጠላቸው ማለት ነው። በሌላም አያት የኛን ኡመቶች በማስመልከት ሊመተቁሉና ማላ ተፈአሉን ከቡረ መቅተነ እንደላህ አንተቁሉ ማላ ተፈአሉን ይላል። ለመሆኑ እናንተ ማትሰሩት ነገር ለምን ትናገራላችሁ? በአላህ ዘንዳ በጣም ከጠያፍነት የበለጠ ታላቅ አሳፋሪ መጥፎ ነገር ማለት ሰው የማይሰራውን ነገር መናገሩ ነው ይላል ማለት ነው። እና ይሄንን በማስመልከት ነብያችን አለይሂ ሰላቱ ወሰለም እንዲህ አይነት እንግዲህ የተዛባና የተምታታ አቋም ያለው ይመሪና አስተማሪ በአላህ ዘንዳ በእጅጉ የተጠላ እርኩስ መሆኑን ሲገልጹ የየውመል ቂያማ ሲሆን አሉ። የሃይማኖት መሪ የነበሩ በጣም ታላላቅና ዝነኛ ዓሊሞች አላህ ፊት ይቀርባሉ ለጥያቄ። በሚቀርቡበት ጊዜ በቀጥታ ወደ ጀሃነም ይልካቸዋል። ጀሃነም ጉድጓድ ውስጥ ወስደው በሚወረወሩበት ጊዜ አንጀታቸው ይጎለጎልና አንጀታቸውን እንደ ገመድ እየጎተቱ በጀሃነም እሳት ላይ እንደዚህ ጋሪ የሚጎትት አህያ እንደሚዞረው በጀሃነም ላይ እንደዚህ እንደ በሬ ብራይ ይዞራሉ አንጀታቸውን ዙሪያቸውን እየገተቱ አሉ። ይህ ጊዜ በጀሃነም ውስጥ ያሉ የተቀጮች ሌሎች ወንጀለኞች ሁሉ ጉድ ለየት ያለ ነገር ስለሆነ ይህን ሰውዬ ለማየት ያሰፈስፋሉ። የራሳቸውን ቅጣትና ስቃይ ረስተው ይሄ ሰውዬ ደግሞ አንጀቱን በጀሃነም ላይ እየጎተተ የሚዞረው ምን አይነት ጥፋት ያጠፋ ነው ይሉና ሁሉም ያካባቢ ሰዎች ሁሉ አሰፍስፈው ይመለከቱታል። ከዛ ሲመለከቱት በዱንያ ላይ በጣም ትልቅ የሃይማኖት መሪ ሊቅ የሆነ ሰው ሆኖ ያገኙታል። የሚያውቁ ሰውዬ ማለት ነው። እንዴ እገሌ አይደለም ወይ ይሄማ ይላሉ። እና ያ የሃይማኖት መሪ የተበረከተ ቅዱስ ንጹህ የተባለው ሰውዬ እድሜ ልኩን ሁሉ ኸይርን ሲያስተምር የነበረው መጥፎን ነገር ሲከለክል የነበረው እኛ እሱ ያለንንና የመከረንን ባለመቀበላችንና ባለመከተላችን ነው ለዚህ ጥፋትና ቅጣት የበቃ ነው እንጂ እሱማ የኸይረኞች ሁሉ መሪና አስተማሪ አስተባባሪ አልነበረም እንዴ? እገሌ ምን ነካህና ነው? እኛ አንተ የመከርተንና የነገርከንን ባለመስማታችን ነው። አንተ ያን ሁሉ ኸይር ስታስተምር ስትመራ የነበርከው ሰውዬ ምን አጋጠመህና ለዚህ በቃ በማለት ይጠይቁታል ይላል። ይህ ጊዜ እሱ ራሱን በራሱ ያጋልጣል። አሁን እውነታችሁት ነው እንዳላችሁት እድሜ ልኬን ኸይርን ሳስተምር ነበር መጥፎንም ሳስጠነቅቅ ነበረ። ዳሩ ግን ባይገርማችሁ ኸይርን በአደባባይ አውጃለሁኝ እንጂ ውስጡን እኔ አንድ ቀንም አልሰራው ነበር ያን ሰዎችን ማዘውን ነገር። ለይስሙላ በአደባባይ ያው ሸሆቹ እንዲህ ብለዋል፣ አሊሙ ሙፍቲው እንዲህ ብለዋል እየተባለ ይተላለፋል መግለጫው። እኔ ግን ተግባሬ ከዛ የሚቃረን ነበር። በውስጡ በቤቴ በግርቶዬ ውስጥ የምሰራው ሌላ ነገር ነበረ ይላቸዋል። ሸር እንደሞ አጥብቄ ከለክላለሁኝ አወግዛለሁኝ፣ ሐራምን መጥፎን ብልግናን ሁሉ ነገር እንዳላችሁ ስከለክላችሁ ነበር። እኔ ግን ያን ሁሉ በምስጥር ደግሞ የምከለክለውን ሁሉ መጥፎ እሰራው ነበረ። አላህ ግን ምስጢር አዋቂ በመሆኑ የሁላችሁ ዛሬ በዚህ መድረክ ላይ አጋለጠኝና አዋረደኝ በማለት ራሱን ይኮንናልና ያጋልጣል ይላሉ። እና እንግዲህ ያዋቂ አቲ በአላህ ዘንዳ በይቅርታ የሚታለፍ አይደለም። ምክንያቱም ጥፋቱ በራሱ ብቻ የሚወሰድ ሳይሆን ትልቅ ሰው ተሰሚነት ያለው በመሆኑ እሱ ያጠፋው ነገር ለብዙ ትውልድ ስለሚበቃ ብዙ ህዝቦችን ገደል አግብቷልና አላህም በአስከፊ መልኩ የሚቀጣው መሆኑን በቁርአንም ሆነ በሐዲስ ሰሂህ ተደጋግሞ ተገልጿል ማለት ነው። ታዲያ እንግዲህ የበኒ እስራኤል መሪዎችም የዚህ አይነት ባህሪ የተጠናወታቸው ስለነበሩ እንደዚህ አትሁኑ፣ እኔን ጌታችሁን ፍሩና ተጠንቀቁ እያለ በመደጋገም ያስጠነቅቃቸዋል። እነሱን ያለፈውን ጥፋታቸውን ወቅሶ ለወደፊት እንዲስተካከሉ ሲመክር በእግር መንገዱን ደግሞ የኛ ኡመቶች ወይም የኛ መሪዎች የዛን አይነት ጥፋት እንዳይደግሙ ቀደም ሲል የነበሩት ሃይማኖት ሰዎች ምን እንዲያጠፉና ምን ችግር እንደተፈጠረ በታሪኩ እንኝኞችን ለማስተማርና ለማስጠንቀቅ አስቦ ነው ማለት ነው። ግን የሚያሳዝነው አሁንም የኛ ኡመት ውስጥ ያሉት መሪዎችና አስተማሪዎች የዛ አይነቱ ባህሪ እየታየባቸው መገኘታቸው ነው ማለት ነው። ወስተዒኑ ቢስሶብሪ ወሶላ እና እንዲህ አይነቱን ደካማ ጎናቸውን ለማስተካከልና ትክክለኛውን አቋም ለመያዝ በስግደትና በትግስት ተረዱና ተደገፉ በላቸው ይላል። እንግዲህ ሰው ነፍሱን ካለማቸነት የተነሳ ነው የዚህ አይነቱ ውስልትና ውስጥ የሚገባው። ስለዚህ ዱንያን ከመውደድና ኑሮን ከመምረጥ እንድትድኑና ራሳችሁን እንድታሸንፉ ከፈለጋችሁ ሶብርን ተለማመዱ። ሶብር ማለት እንግዲህ ነፍስያ የምትጠላውን ነገር በግድ እንድትጋፈጠው ማድረግ ማለት ነው። እንደገና ደግሞ ሶላትን አጥብቃችሁ ተከታተሉ። ሶላት እንግዲህ ትክክለኛ ስርዓቱን ያሟላ የሆነ ሶላት የሚተግር ሰው እንደ አይነት ግዚያዊና ግላዊ ጥቅም አያቸንፈውምና ከዓላማ ውጭ አያደርገውም ማለት ነው። ወኢነሃ ይህች ሶላት ለከቢረቱን በጣም ከባድ የሆነች ግዴታ ነች ኢላ አለል ኻሺዒን አላህን በእጅጉ የሚፈሩ በሆኑት ባሮቹ ላይ ቢሆን እንጂ ይላል። ሶላት እንግዲህ ትክክለኛ ጠንካራ ኢማን የሌለው ሰው በቀላሉ ሊወጣት አይችልም፣ ትከብዳለች። አላህን የሚፈሩና የሚያከብሩ ሙእሚኖች ከሆኑ ግን ከአላህ የበለጠ የሚፈሩት ነገር የለምና የእሱን ትእዛዝ ማጓደል ስለማይሹ እነሱ በቀላሉ ይወጧት ይሆናል ማለት ነው። እና እንግዲህ እነዚህ የበኒ እስራኤል ወይም የነቢዩላ ያዕቁብ ዘሮች የነበሩት የሃይማኖት መሪዎች የሁዶቹ ለግላዊ ስምና ጥቅም ብለው ያው ቄሱ፣ የሃይማኖት መሪው፣ ባባሱ፣ ፓትርያርኩ እየተባሉ በሰዎች ዘንዳ የሚከበሩ ሀዲያ መታያ የሚሰጣቸው የማዕረግ ስም የሚሰጡ ከመሆናቸው የተነሳ አዲሱን ነቢይ ተተቀበልንና ተተከተልንማ እንግዲህ ያለፈው ሃይማኖት ተሰርዟል፣ አልቆለታል። ካሁን በኋላ በአዲሱ ነቢይ የሚሰጠውን ትምህርት ብቻ የተቀበለ ነው ትክክለኛ ሰው ይባልና እኛ ከመሪነት መድረካችን ወርደን እንደተራ ሰው እንደሌላው እንደገና ተማሪ እንሆናለን። የዛ ጊዜ ደግሞ ማዕረጉ፣ ስሙ፣ ጥቅሙ ይቀርብናል ብለው ፈርተው ነው ማለት ነው። ይህንን እንግዲህ የዕለታዊ ጥቅማጥቅማችሁ ይጓድልብናል ብላችሁ ፈርታችሁ ከሆነ እንደዚህ የምትወሳለቱት፣ ይህንን እንግዲህ ነፍስያችሁን ለማሸነፍና ትክክለኛውን የአላህን ፍቃድ ለመስራት የሚረዳችሁ ነገር እኔ ልንገራችሁ ነው የሚለው አላህ። ሁለት ነገሮች ናቸው። አንደኛ ሶብር አድርጉ። ለዚች ለተወሰነች ጥቅም ያመልጠናል ብላችሁ ሶብር በማጣት ለዘላለም ውድቀትና ውርደት እንዳትጋለጡ ሶብርን ተለማመዱ፣ ትዕግስት ለነፍሳችሁ አስተምሩ አላቸው ማለት ነው። እንደገና ደግሞ ሶላት፣ አንድ ሰው እንግዲህ በቀን 5 ጊዜ ጌታ ፊት ቆሞ ጌታውን በሚያወድስና ለሱ ታማኝነቱን በሚገልጽበት ጊዜ ጌታ ያዘዘውን ነገር ለማጓደል ወይም የከለከለውን ለመዳፈር አይችልም። በቀን እያከን አቡድ ወይ እያከን ስተሒን እያለ በፈርድ ሶላት እንኳ ደረጃ 17 ጊዜ ቃል ኪዳን የሚገባ ሰው እንደገና የአላህ ነቢይ አይደለም ይመጣል የተባለው የአላህን ኪታብ ይህም የአላህ ቃል አይደለም ብሎ ሊክድ አይችልም። ምክንያቱም አላህ ፊት በየወቅቱ እየቆመ ቃል ኪዳኑን የሚያዲስ እና የሚመላድስ ከሆነ አላህ የጠላውን ነገር ሊሰራ ወይም የከለከለውን ነገር ሊደፍር ስለማይችል ትክክለኛ ስግደታችሁን አጥብቃችሁ በመያዝ እንደገና ደግሞ ራሳችሁን በትዕግስት በማነጽ ተረዱ በዚህ በድክመታችሁ ላይ ይላል። ዳሩ ግን ሶላት ማንኛውም ኢማን የሌለው ሰው በቀላሉ የማይደፍራት መሆኑን ሲገልጽ ወኢነሃ ለከቢረቱና ነው። ይህች ሶላት በጣም ለተቂላ ማለት ነው፣ አይከብዱ የከበደች ጫና ነች። ኢላ አለል ኻሺዒን አላህን በእጅጉ የሚፈሩና ፍቃዱን የሚያከብሩ በሆኑ ሙእሚኖች ካልሆነ በስተቀር ማንኛውም ተራ ሰው ሶላትን ቀጥ አድርጎና አስተካክሎ ሊሰራትና ሊቀጥልባት እንደማይችል ነው ይላል ማለት ነው። الذين يظنون انهم ملاقو ربهم وانهم اليه راجعون ان الذين الله ان يفروا يهونوا سجاجوچ ليو ملكታቸው ምንድነው ብትል እዚው ዱንያ ላይ ይያሉ አላህ ጋራ የሚከናኙ መሆናቸውን በእጅጉ የሚያምኑ ናቸው ይላል። يظنون ማለት እዚህ ላይ يوقنون ማለት ነው። ወነ ሊማን ለይቅን ይመጣል በተቃራኒው ማለት ነው። ዘን ለጥርጣሬ ነበር። አሁን ግን يظنون ማለት يوقنون እነሱ ከሞት በኋላ ተነስተው ጌታቸው ፊት እንደሚቀርቡና በሰሩ ስራ እንደሚጠየቁ አጥብቀው የሚያምኑና የሚያረጋግጡ የሆኑ ሙእሚኖች እነሱ ናቸው ሶላትን በቀላሉ ማከናወን የሚችሉት ማለት ነው። وأنهم إليه راجعون الناس دقموا كذيش دنيا ألم بوالا عندنا كموت تنسوا وليجيت أكتوا دا الله يمين من لسو مهونون بطرق يمين أمنون يمين الرقات قطوت الناس أكتوا صلاة بك اللالو لسقدو يمين شلو تنجي يزعينة من نتيل الله أكتوا سواج صلاة انجم تكبدا أكتونا انجم تادا أكتوا أكتونا وينا يا بني إسرائيل أهنم يا نبي الله يعقوب زروج ويجلال دقموا اذكروا نعمتي التي أنا عمت عليكم إني أيوال كلاتون ولتات أكاين أستوسوا ብዙ ለታዎቹ ሊላቹ አለው የዳውሉ ለታ ባለቤት የሆንኩትን ጌታችሁን በቀላሉ ልትክዱኝና በኔ ላይ ልታምጹ አይገባችሁም ወአኒ ፈበልቱኩም ማለል ዓለሚን ከውለታች ከውለታዎችም አንዳንዶቹን ለመጥቀስ አስፈልገ እናንተ በአለም ህብረተሰብ ላይ ብልጫ የሰጠዋችሁና የመረጥኳችሁ መሆን ይገኝበታል ይላል እንግዲህ በነሱ በነበሩበት ጊዜ የነሱ ነብያት በተከታታይ በሚላኩበት ጊዜ ከሌላ ወብረተሰብ ሁሉ አላህ Subhanahu Wa Ta'ala እነሱን መርጧቸው ነበር ከመካከላቸው ነብይ በማውጣት በቋንቋቸው ኪታብ በማውረድ በተለያዩ ህዝቦች ላይ ብልጫ ሰጥቷቸው ነበርና የዛ ውለታ ባለቤት የሆንኩት ጌታነኛ አሁንም ነብይ ላኩትና ኪታብ ያወረድኩትና ውለታዬን አስታውሱና እኔም ባለ ውለታ ጌታችሁን አክብሩ ማለት ነው ወጥቁ ተጠንቀቁ የውመን አንድ አሳረኛ የሆነ እለት አለና ወደፊት እሱን ቀን ከወዲሁ ፍሩትና ተጠንቀቁ لا تجزي نفسنا عن نفسي شاء بزا إلت ودفيت يمي متعب هنا وكان عندي نفس سلالي روع نفس من إما ينتك من ناغل قلوات لسات يما اكتش لباتي هنا كاوتي كأنه هلو نفسي نفسي يمي لباتي مالتنا ولاجل لجو لجل أباتو ويم واندم لهتو إنات لجوا يما اكتش لبات هلات شو من يبئيس بامن تكفين يمي لباتا سارينيا كأن ألنا رسون كان تتنككوز ولا يكبرو منها شفاعة ከማንኛውም ነፍስ ደግሞ የሽማግሌዎች ሽምግልና ተቀባይነት የማያገኝበት ወላ ይخذ منها عدل እንዲሁም ደግሞ ክፍያ በዛ ልክፈል ቢል በገንዘብ የማይገላገሉበት ወላ هم ينصرون በራሳቸው ጉልበት ሆነ ወይም በወዳጅ ዘመድጋ የማይረዱበት የሆነ አሳረኛና ከባድ ቀን አለና እሱን ቀን ከወዲሁ ተጠንቀቁና ለዛ ጥፋት ከሚያጋልጡት ነገሮች ሁሉ ራቁ በማለት ያስጠነቅቃል ማለት ነው እንግዲህ አላህ Subhanahu Wa Ta'ala የቂያማ ቀን ሁኔታ ሰዎች እንደቀላል እንዳያውት ነው በዚህ መልክ የሚገልጸው ማለት ነው። በዱንያ ላይ አንድ ሰው ችግር ቢያጋጥመው ያ ችግሩን ወይም በራሱ ጉልበት ሀብት ወይም በዘመድ በወዳጅ ይወጣዋልና ይቋቋማዋል። እና በሽማግሌ የሚፈታ እንደሆነ ዘመድ ወዳጅና አስቸግሮ በሽምግልና በገንዘብ በጉቦ ከሆነም ገንዘብ ተከፍሎ ወይም ደግሞ በጉልበቱ በዘመድ ወዳጁ ድጋፍ ተፈልጎም ከሆነ የሚወጣ ይሆናል የዱንያ ችግር ማለት ነው። በአኺራ ግን እዚህ ዱንያ ላይ እምነቱን አስተካክሎና መልካምን ሰርቶ ያልሄደ ሰው እዛ ሚዛኑ ከተዛባበት በኋላ እነገሌ ሽማግሌዎች ጌታን ይጠይቁልኝ ቢል ኩፍሩንና ሽርኩን ተሸክመው ሄዱ ያዲኑት አይችሉ ወይም ደግሞ በዱንያ ሙሉ የሆነ ወርቅ እንኳን ልክፈል ቢል በክፍያ በጉቦ የሚታለፍም አይደለም ወይም ያለ የሌለ ኃይሉን አስተባብሮ ዘመድ ወዳጆቹን ጋብዞ የአላህን መላእክት የጀሃነም ተአጋፋሪዎችን አመልጣለሁኝና ቆቆማለሁ ይልም ይወጣው የሚችል ነገር አይደለምና የዚህ መፍቴው እዙም ያላይ ይያሉ አቋሙን ማስተካከል ብቻ ስለሆነ የነናውቃቹ ከወዲሁ